هذا القرآن يوحدنا لطريق الخير يوجهنا، الله تعالى أنزله ورسول الله معلمنا، ورسول الله معلمنا. በመካ የወረዱ መጽሐፎች ትኩረታቸው ምን ላይ ነው? አላህ ላይ በተውሂድ ማለት ነው። አይዮ ሙተመነሰት ያለ መሆኑን ሙተመከስከስ የማይቀር ሐቅ መሆኑን በጣም ያተኩሩበታል። ሌላ የለም። በዋነኝነት በአላህ ስብሓነሁ ወተዓላ መኖር ዙሪያ በሱ ጌትነት፣ በሱ ብቸኛ አምላክነት፣ በአላህ ስብሓነሁ ወተዓላ ስሞችና ባህርያት ዙሪያ በሰፊው የመካ ምዕራፎች ያተኩራሉ። ከዚያ ስለ ነቢይነትም በጣም ያተኩራሉ። ስለ ነቢይ ነቢይነት አስፈላጊ መሆኑን፣ ነቢይ ማድረግ የማን ስልጣን እንደሆነ፣ ነቢይነት ለማን ነው ጥቅሙ? እነዚህና መሰሎችን ያስተምራል። በሱ ላይም ያተኩራሉ። ሶስተኛው ሙቶ መነሳት ላይ ነው። አልባዕስ ወኑሹር ላይ በጣም ትኩረት ይሰጣሉ። አሊፍ ላም ሚም ሰጅዳም ከዚሁ የተለየ አይሆንም ማለት ነው። ስለዚህ ምዕራፍ አንድ ለየት ያለ ነገር አለ። ምንድነው? እሱ ኢማሙ አልቡኻሪ ሱረቱ ኪታብ አልጁሙዓ የተናገሩትን ነገር አስታውሳለሁ። አቡ ሁረይራ ያሉትን ነቢዩ ዓለይሂ ሰላቱ ወሰላም ጁሙዓ ጠዋት በፈጅር ሶላት ላይ አሊፍ ላም ሚም ሰጅዳን ይቀሩ ነበረ። በሁለተኛው ረክዓ ደግሞ ሀል አታ አለ ልኢንሳንን ሱረት ልኢንሳንን ይቀሩ ነበር ብለውናል። ኢማሙ አሕመድ ደግሞ ጃብር ብን ዓብድላህ ነቢዩ ሰለላሁ ዓለይሂ ወሰለም ሱረቱ ሰጅዳንና ሱረቱ ልሙልክን ሳይቀሩ አይተኙም ነበር በየቀኑ ይሉናል። ወደዚህ ኑች አዳዲሶች ናችሁ ሁላችሁም። ሁለት ሱናዎች ናቸው አሁን ያሉት። እስቲ ሁለቱን ሱናዎችን ለመተግበር እንኳን ቢያቅት ማወቁ መጀመሪያ መገንዘቡ ሊተገብር የሚችል ሰው ላይ እንነግራለን። ሱረቱ ሰጅዳን በየጁሙዓው ጠዋት ሱብሂ ላይ ሱረቱ ሰጅዳን እና ሱረቱን ኢንሳንን ይቀሩ ነበር። ይህ አንድ ነገር ነው። ሌላው ደግሞ ምንድን ነው? ሁልጊዜ ከመተኛታቸው በፊት ሱረቱ ሰጅዳን እና ሱረቱል እንትናማ ሙልክን ቀርተው ነበር የሚተኙት። ሁልጊዜ ማለት ነው። ሁልጊዜ ቁርአን ፈልገህ፣ ሁልጊዜ ውዱ አድርገህ፣ ሁልጊዜ ምናምን ይከብዳል እና ምን ይሻላል? ቀላሉ መሐፈዝ አለ። አዎ፣ አሰው ከመሐፈዝም ውዱ ከማረግም ለምን አልተውም ብሎ ስጭ። የጁማውማ ያው ኢማም ከሆንክ ነው፣ ምን አይታወቅም። እና መሐፈዙ ያስፈልጋል። ከለታት አንድ ቀን ሰው ሊጠፋ ይችላል። የዘንድሮ ኢማም የቱን ያህል ይቀኛል ብለህ ነው? አዎ፣ ደግሞ ሲቋረጥ በር ላይ አልቀደም ሊል ይችላል። ስለዚህ እንደው እኔ የሚገርመኝ በየቀኑ ነው፣ በየቀኑ ሁለቱንም ስራዎች። የእኛ መሻይኮች ድሮ ቁርአን ሲያቀሩ ይሞጣ ያሲንን ተባረክን ያስሐፍዙ ነበር። እንደው እናሐፍዛለን እንጂ ከዚያ በኋላ እንግዲህ ያው ሀጃ ሲኖረን ነው የሚቀራው ይባላል። እኔ ብዙ ብዙ ሀጃ ሳይወጥረኝ ያሲንና ተባረክ ይቀሩ ነበር በስነ ስርዓቱ። እኛ የቀራንበት ቦታ ላይ ወጣ ብሎ መግሪብ ሰግደው ሱና ሰግደው ወጥተው ቁጭ ብሎ ይቀራል። መግሪብ በኋላ ኢሻ ድረስ አዛን የሚደረገው እሳቸው ሲጨርሱ። እንደው ሐፍዙ ተብሎ ተባረክ እንዲተሐፍዝ ከተባለ በኋላ በየቀኑ ማታ ማታ አቀራው ቢሉት እኮ ማንም ሰው ይለምደው ነበረ። በኋላ ቃድሪ ሻዚሊ ያዝ ብሎ ጦሪቃ መከራ ከማስያዝ እዚሁ ቁርአን አስይዘውት ቢሄድ ኧረ ይበቃኛል ተባረክ ይል ነበር። ደግሞ ተባረክ ነው የተነገረለት። ይሄ ነቢዩ ዓለይሂ ሰላቱ ወሰላም ለእያንዳንዱ የሰጡት። አሁንም ለማንኛውም ትደርሳለን ትደርሳላችሁ። ኪታብ ይዛችሁም ቢሆን ቆሩ በጣም ቀላል እኮ ነው። በጣም ቢፈጅ 5 5 ደቂቃ 10 10 ደቂቃ በሞባይል ማለት ነው። ደግሞ 10 ቀን 20 ቀን ከቀረው አንድ ወር ይተሐፈዛል። طيب በመካ የወረደ ነው ብለናል። በመካ ከወረዱ ራፎች ደግሞ መለያው ምንድነው? አሚን ማለት አሊፍ ፊደል ላም ፊደል ሚም ፊደል ናቸው ማለት ነው። እነዚህ ሶስት ፊደሎች ማለት ማናቸው ምን ማለት እንደሆነ በምን ተ ምን ታስቡበት እንደሆነ አናቀ ተንዚሉል ኪታብ ይህ መጽሐፍ መውረዱ لا الحمد لله يهديكم الله ويصلحوا بالكم تنزيل الكتاب قران مورده لا ريب فيه ترطار يلبس يكون من رب العالمين تعلمات جيتا كالله نو قران يوردو كالله نو كالله نو يمطاو يا الله قال نو የአላህ ትዛዝ ነው የአላህ ህግ ነው ይሄ ማለት ራሱ ነው የህጉ ትርጉም አይደለም ወይም አላህ ዘንድ ያለው ኪታብ ወይም ከላም النفسي ትርጉሙ ነው የሚል የአሽዓሪያ ወከሃድ ይሄ የቁርአን አያት ይመልሰዋል ራሱ የወረደ ነው ከዚያ የወረደ ነው ከሱ የመጣ ነው ማለት تنزيل الكتاب لا ريب فيه من رب العالم قران يوردو كالله نو علامات جيتانو ام يقولون افتراه هل يقولون افتراه محمد قطفو يلالون قرانن ميتشالنو بل هو الحق من ربك قران كالله يوردا تككلنيا وحق نو سو لتنذر قوما ما اتاهم من نذير من قبلك لتنذر للتاسفرارا للتاستنككبت قوما سوتش للتاستنككبت ما آتاهم من نذير من قبلك كانت بفيد من ما عينت استنقاقي متولاچو متوباچو يما ياكن سوتش للتاستنكك كجيتا هي ورده حق نو والله كنبيو بفيد عليه الصلاه والسلام نبيات يالدرسواچو سوتش انما ناتشو كلس مش درسوا ኢሳ ከተላኩ ነው ኢሳ ተልከውበታል የተባለው ራሱ አከባቢ እንኳን ከተላኩሳቸው 600 ዓመት አከባቢ እኮ ነው 600 ዓመት ላይ ልምልም ነው የሚለው በዛን ጊዜ ምን መጀመሪያ ኢሳን መች ተቀብለዋቸው እንደለብ ተማሩ ነው የሙሳማ 2000 ምናምን አከባቢ ነው ልዩነት ያለው 2000 ዓመት ስለዚህ ቢቱንት ረቀው من ما اتاهم من نذير من قبلك كانت بفيت من ما اسرار يالمطاو لهذ مالك ما انم يالدرسو منم سماياوي ما كتاب يللبت اغير لتاستمر مالك ليون يخلال ويم لتنذر قوم لتنذر قوما ما اتاهم من نذير من قبلك كانت بفيت من ما ايلت ما اسرجا ويم استماري استنقاقي اسفراري متواتشو متولاچو يماقاچو سوت مالك መኮችን ማለት ነው መኮች ምንም አይነት ሪሳላ درسዋቸው ስለማያቅ በጣም ረጅም ጊዜ 4500 ዓመት ልዩነት ያለው የእስማኤል መልእክተኝነት ካልሆነ በስተቀር ምንም መጥቶላቸው ስለማያቅ እነሱን ማለት ነው ይላል እኔ ይሄኛውም ቢሆን ሌላው ህዝብም ቢሆን የጎጃም ህዝብም ቢሆን የኢትዮጵያ ህዝብም ቢሆን የአፍሪካ ህዝብም ቢሆን ማንኛውንም ነብይ ያለሰማ የተወሰነ ነብያት ከተላኩም በዚያው አካባቢያቸው ነው hatta እንደ ኑህ የቆየ የለም ለሁሉም አልደረሰም የነው እንደ ሙሳ የለፋ ሰው የለም ከዚያው ከአካባቢ ከዚሁ ከግብጽና ከሶሪያ አካባቢ ብዙ ያለፋ አይመስል ኢትዮጵያ እንኳን የደረሰው በኋላ ነው የሚባለው እንዲያው እዚያው ድንበር ሆኖ ማለት ነው ቅርብ ሀገር ሆኖ ማለት ነው ስለዚህ ማአታሁም ሚን ነዚር ሚን ቀብልክ አሁን እንኳን ያሁን እንደው በዚህ በ20 አመት በ30 አመት በተፈጠረው ቴክኖሎጂና ባለው እንቅስቃሴ በጣም ተዳርሶ ከሆነ ነው እንጂ አሁን ያለው እንኳን ህዝብ እስላሙ እንትና ማነው ህዝብ የሰው ልጆችን በጠቅላላ እስላምን አዳርሰናል ሰምቷል እስላምን ለማለት በጣም ነው የሚከብደው። እኛ ይኸው ስንት ጊዜ እያቀራ ነው እንኳን ስንት በከራ እያየን ነው። የዝም ብሎ ቴሌቪዥን ላይ ሙስሊሞች ሲሰግዱ ስላየ ወይም የሙስሊም መስጂድ ስላየ የሙስሊሞች አዛን ስለሰማ እስላምን ሰምቷል ማለት ራስን ማታለል ነው። እስልምና ማስተማር መማርን ይፈልጋል። لقد تقدم الكلام على الحروف المقطعة في أول سورة البقرة بما أغنى عن إعادته ها هنا سورة البقرة مجمر يولاي ألف لام ميم من ميلولاي أزيد يقمو موسات بما أسفلق باكي بهنا من أمثن زيانا قريت شوها اللهم زي ما تقم أسفلق أني منه تنزيل الكتاب لا ريب فيه أي لا شك فيه ولا مريا أنه منزل من رب العالمين ثم قال تعالى مخبرا عن المشركين أم يقولون افتراه بل يقولون افتراه ام بمعنى بل نتشنتك علي نتش على الناس تورى دايلهم تبا تنملوت علىهم قطفت علىهم ملوت على اي اختلقه من تلقاء نفسه بل هو الحق من ربك لتنذر قوما ما اتاهم من نذير من قبلك اي يتبعون لعلهم يهتدون لعلهم يهتدون ونتون كأنهم من قد يزو زند كتلوا زنداي هنا وررنا لتنذر أهون كالنزيح عبابالوج كهولتو أنكسوج بدنب كيينو قرآن يوردو كمان نونو نتو كالله كالله نيوردو بتشابلو عدل ميتنا قيرو ከዓለማት ጌታ በሚል በሚያስፈራራ መልኩ ነው የሆነ አንዳንድ ጊዜ የሚጠቀመው የሚያስገባው አረፍተ ነገር መልእክት አለው። ከዓለማት ጌታ ከሃያሉ አላህ ነው የወረደው ተንዚሉ الكتاب ቁርአን الكتاب የሚባል ስም እንዳለው ይነግረናል። الكتاب አለው እንጂ ሌላ الكتاب አለ እንዴ ከቁርአን ሌላ? ይህ እኮ ነው አልኪታብ ተንዚል አልኪታብ ማለት ተንዚል አልቁርአን ማለት። ስለዚህ ምን አስማኢ አልቁርአን አልኪታብ ይባላል ነው። ذلك الكتاب لا ريب فيه ብሎ አልበቀራ ላይ የጅብሪል ይለ የሙሐመድ ይለ ላላ ሌላው መልእክት እዚህ ውስጥ ያለው ምንድነው? ነብዩን አለይሂ ሰላቱ ወሰለም በግልጽ እሱ ነው የጻፈው ይያሉ የሚቀጥፉ ሰዎች ነበሩ ማለት ነው። በቅጥፈት የነብዩ ሰለላሁ ዐለይሂ ወሰለም የሳቸው ድርሰት ነው ብለው የሚሟገቱ ሰዎች ነበሩ። ቁርአንን አንተ ነህ የጻፍከው ባንተ እጅ ነው የተጻፈው ያንተ ቅንብር ነው የሚሏቸው ሰዎች ነበሩ። አላህ ይሄንን መለሰ። እነሱ ለብየ ብቻቸው ሊሆን ይችላል ይሄን የሚናገሩት። አላህ ከኔ የመጣ ቁርአን ነው እንጂ አንተ ቀጠፍከው አይደለም ብሎ ዋስትና ወሰደላቸዋል። ሌላው ምንድነው? ይሄ ቁርአን ለምን ወረደ? የወረደበትን ምክንያት ነገረን። የነሱን ተውና ይሄ አሉባልታቸውን ተዋቸውና የልቁንስ ላላስ ነው ለምንድነው ወረደውና ነገረስ? ይሄዋ አገኘው ፈልጎ ቁርአን ለምን ወረደ ነገረን። እዚ አይደል ይሄው ሊቱንዚራ ለታስፈራራቸው አለ። ለምን ታስፈራራቸው አለ? አለ ለምንድን ነው የሚያስፈራራቸው? ለምንድን ነው የሚያስፈራራቸው? እንዲበየር አይደለም እርጅ ኢለል ሙስሐፍ ኢለል አያ ላላ ለምን አስፈራራቸው? አይደል እሱ ይወረድበት ብለህ ለዓለሁም የተዱ እሱ ነው። ተንዚሉ ልኪታብ ላ ረይበ ፊህ ምን ረብ ልዓለሚን አም የቁሉነ ፍተራህ በል ሁወ ልሐቁ ምን ረቢክ ሊቱንዚረ ቀውመን ማ አታሁም ምን ነዚር ምን ቀብሊክ ለምንድን ነው ነብዩ አለይሂ ሰላቱ ወሰለም ማስፈራራት ብቻ ነው እንዴ ተጠቀሙት? ቁርአን ማስፈራራት ብቻ ነው እንዴ? በሽር ማለት طيب اذا قلت تنذر على لتنذر على لمن ها سلام منو لا لا بدهم ترداني لتنذر انا تسفر الرا بما سررت بجانو لتنذر ولتبشر لمن انا بشيرا ونذيرا نلاكاتو اذا قلت لتنذر بتشال ስለ ተውሂድ ነው እና ተውሂድ ያዙ ሰዎች ሳይበሰሩ ምን እንብ ያሉት ሁሉ ማ ላ ሊቱንዲራ አለ ለምንድን ነው የሚያስፈራራ መሰላችሁ? የሚበሰር ሰው የለማ በዚህ ሰዓት ይሄ ምዕራፍ ወረደበት ጊዜ ገና ጀማሪ ያደርሰው قولوا لا اله الا الله ገና ያሉ እኮ ነው የሚበሰረው ተውሂድን ይዞ እየሰገደ እየጾመ ያለው ምን ለምሰራው ምን ተጠብቃለሁ ስለሚበሽር ይባላል። አሁን ምን ተራ ነው ገና ጫካ ምን ተራ ነው እኮ ያለው። ስለዚህ ለቱንዚረ ነው ኢንዛር ነው ያ ايሁል ሙደሰር ብሎ ምን አለ الله ቆመሽ ወበሽር ቆም ፈአንዚር ገና ነብይ ሲሆን እኮ ነው ተነስ ምን መሸፋፈን ከዚህ በኋላ ታጠቅና ተዘጋጅ እንጂ ሲላቸው ቆም ፈአንዚር ነው ያለው። ተነስ አስፈራራ አሁን ጫካ ገብቱ ያለን ህዝብ አስፈራራና መልስ ወደ መንገዱ ወበሽር አላለም ዘ ስለዚህ ሊቱንዚራ ማለት ሪሳላው ይሄ ነው። ስለዚህ እንደው አንዳንዱ እኔ ነገል ያለልም እንጂ ስምርት ልታስተምር ሄደህ ምንም ጫካ የገባ ጃሂል ስታስተምር አታስፈራራው። ታላስፈራራው ታዲያ ይተዋል እንዴ? ህግ እኮ አስፈራርቶ ነው እጅ ይቆረጣል ተብሎ ነው ምናምን ተብሎ ነው። ብስ ታበስረው ስታበስረው ኸይር ኸይሩ ስትነግረው ያ ቢቀር አጅሩ ነው የሚቀርብኝ እያለ ይተውሃል። ላላ ትማቀቃለ ሰዓት ውስጥ ነው የምትገባው ልትነው ይገባሃል። ማብሰር ጥሩ ነው ማብሰር ጥሩ ነው። መጥፎ ነገር የሰራ ሰው እንዲህ ያገኘዋል ብሎ መንገር ምክር ነው ምንም ያስፈራ ማስደንገጥ አይደለም። አንዳንድ ጊዜ ምን ይሉናል አሉ ታስበረግጋላችሁ ይሉናል። ወዴት ነው የሚበረግገው? ከየት በርግጎ ወዴት ነው የሚሄደው? ከየትኛው አማራጭ በረት ቢኖረው አይደል በርግጎ የሚሄደው? ሜዳ ሲኖረው እኮ ነው። ማ خلقتل الجن والانس الا ليعبدون كالله ወጥ ወዴት ነው? በተለይ ኢንዛር ወሳኝ ነገር ነው። في دعوه የሚደረግበት በدعوه عالم ما اسفرارات የለለበት دعوه አይደለም። እንደውም የدعوه ዋናው ሩክኑ ما اسفرارات ነው ማብሰር አይደለም። ማብሰርማ ተሰራው የት ያጣዋል? ያገኘ ለጀነት ማን ይወስድበታል? ሚቀማበት የለው ማረቡከ ቢዘላም ለልዓቢ ግን ይሄኛው ነው የምትጸጸተው። ለምን አልነገራችሁኝም? እንዲህ ሰዓት እጅ ተጠፍሮ ሰዓቱ ስንወረወርበት ቦታ እየሰራው ያያችሁ ለምን ዝም አላላችሁ? ዋ ብለህ መንገር ነበረብህ ነው። لتنذر قوما ما انذر ما لم ينذر آباؤهم ما اتاهم من نذير من قبلك. طيب الله الله الذي يا نو الله مالت ها ها كبر نو طياقهو ايه غلصو ما ياسايو مياسايو على متيقاچو نو ما كنا معذبين حتى نبعث رسولا جن زرزر الله يلالو العلماء يالدرساچو مالت انمان ناتشو ሰውዩ ለመብላት ለመጠጣት ብሎ ዓለምን ሲዞር ይኖራል። ግን አጠገቡ ሼክ ይያለ ያልሰማው ነበር እንግዲህ መንገር ነበረባቸው ብሎ ዝም ብሎ ተሸፋፍኖ ቢሞት ያልደረሰኝ ማለት ይከብዳል። ግን ተጣጥሮ ለፍቶ ወጥቶ ወርዶ አጣውና እዚህም ሲሄድ እዚያም ሲሄድ ማይረባ ህዝብ ነው ያለው ያንን ተከትሎ ብቻ አንዱን የመሰለውን ነገር ይዞ ሞተ። ይሄ የሚጠየቀው ይሄን አይደለም አስተማሪው ነው የሚጠየቀው ችላ ያለው ሰው ነው የሚጠየቀው እሱ አይጠየቅም እንጂ በትክክል የራሱን ጥረት አድርጎ የሚያገኝበት ድል አጥቶ ከቀረ አይጠየቅም። አላህ አላህ الذي ያለو الله ማለት ጌታችን አላህ ያለው ያለው لمئتهما من نذير من كمطاش በተለይ منفي ይሆን ነው የሚያመለክተው። لتنذر قوما ما انذر آباؤهم ما لو لاي الذي انذر لهون يشلال قني ايش من نذير كمطاش يرلو والله الله الذي خلق السماوات والأرض وما بينهما في ستة أيام الله مالت يا جيتانو سماياتنا مدرن يفتر بس الدسكن بچا بس سماياتنم مريتنم النا بمهكلاتشو يعلوتن خلقوش بس الدسكن لك يفتراتشونو بس الدسكن وست سدس كان مولون يعزبت مالتهم مالنا في ستة أيامنا بسدس كان وسطنا يتفطروتهم إنما أمره إذا أراد شيئا أن يقول له كن فيكون عند النقر معدرك سيفلك الله هن أميله يهدان سلذي سدس كانوا يحل مقوتته ما قويته لمن دنيا أسفل لقو لخلقه لما استمرنه كسب كس مسرات بتأمونا نقروتشين مسرات تقبي مهونون لما استمرنه يلالو انجي ستة أيام كزيا ودي ما درق عقطوت ويما علال كفلو مالت هذا اللم يلالو راسو قالو في ستة أيام مالت بزياك أنو ستفتروا بزياك أن من نزياك أنو شو ستفتروا نزياك أنو مالت نونجي هلو من دو نزياك أنو بمولو يسراك أنو شو مالت هذا اللم أرقد حديث الله بزي بزيك أن اندي هالة تفترى اندي بزيك أن نزي تفتروا بزيك أن نزي تفتروا يملو سورة غافر نو يمت الحامي موشلاي زرزر عنه كان وچون نمن لمن مفتر باقرون فكفافلو يعلو مالت قن النزي هم كان وش بيهونو اندو اندنيا دوام كتو عتس كماتا يتسرى انا آلال كفلو منامن هم ياسبل يا الله سبحانه وتعالى بسو هم ياسمسل من النقر يلم ستة أيام بيتين يوك أنو ستة أيام مالت أيام وجه اللي أيام ينياك أنو وجه النزي تنشوش ناتشو رسول الله معلمنا ورسول الله معلمنا هذا القرآن يوحدنا لطريق الخير يوجهنا الله